ولمن انتصر بعد ظلمه فأولئك ما عليهم من سبيل. إنما السبيل على الذين يظلمون الناس ويبغون في الأرض بغير الحق، أولئك لهم عذاب أليم. ولمن صبر وغفر إن ذلك لمن عزم الأمور. ومن يضلل الله فما له من ولي من بعده. وترى الظالمين لما رأوا العذاب يقولون هل إلى مرد من سبيل. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم سيد الأولين والآخرين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، أهلت وندموت الله جل وعلا تلامتنا كسلاسة لتكو ترجم روسي مكرا نبر تلامت كتنسو نتبوس مكاكل دنيا لا يمت السطوت من نينيوم نقر لدنيا متكاك ميانونا بزاج مدراي متكاك ميان تشهدو الله زندي اللو سقا كبار نونا قوامي نونا እሱም ከጅሉ ወብሎ ነበር። ከዛ በኋላ ይህ የአላሁ ጀለ ወዓላ ቋሚና ምርጥ ጸጋ ምርጥ ወራታ ለነማን ነው የሚገባው የሚለው ቁርአን ራሱ መልሰጥ ነበር። ወሮሚና ولمن انتصر بعد ظلمه كتبدل قف كتفصم بات بوهلا يبكال رمجام وسدي جالب اي انتصر ممن ظلمه دون عدوان. انتصر مالت يا الله اقزاق انتو قفنا بدل بفصم بس سووش لاي تمساسا يكتات رمجام وسدي جالب يهني هذا الرقم شنو بعد ደሂ ግፍና እስልያዩ መከራዎች ከተሰነዘሩበት በኋላ በአላህ እገዛ በፈጣሪ እገዛ እነዛ ሰዎች ላይ አጸፋዊ እርምጃ መውሰድ የቻለ ሰው ይላል። ፈኡላኢክ እነዚህ ሰዎች ይሄንን ምርጥ የሚባል ባህሪ የተላበሱ ወሰንን ሳይያልፉ በአግባቡ ለተሰራባቸው ግፍና ለደረሰባቸው ችግርና መከራ ተመጣጣኝ ሆነ የበቀል ርምጃ የሚወስዱ ሰዎች ማዓለይህ ምን ሰቢል እነሱ ላይ ምንም አይነት ርምጃ ለመውሰድ የሚያስችል መንገድ የለም ማለት ማዓለይህም በነሱ ላይ የለባቸው ምን ሰቢል ከመንገድ ወደ ነሱ ማለት ነው። فليس عليهم عقوبة ولا مؤاخذات الناس لمياس ይህን ነገር ለምፈጸማችሁ ወይም ደግሞ الناس ለመቅጣት የሚያስችል መንገድ የለም። ምክንያቱም ያንን የቅጣት እርምጃ የበቀል እርምጃ የወሰዱት ግፍ ከተፈጸመባቸው መከራን ካስተናገዱ በኋላ ስለሆነ ወንጀለኞች ናችሁ አጠፊዎች ናችሁ ተመሳሳይ የቅጣት እርምጃ ሊወሰድባችሁ ይገባል ተብሎ በፍርድ ቤት አካባቢ እነሱን ለማቆም እነሱን ለመቅጣት የሚያስችል መንገድ የለም። በጥፊ ተመቱ፣ በጥፊ መቱ፣ ተሰደቡ፣ ሰደቡ፣ ተፈነከቱ፣ ፈነከቱ። በቃ በተመሳሳይ መልኩ እነሱ ላይ የተሰራውን ግፍ ወሰን ሳያልፉ የመለሱ ህዝቦች ናቸው እንጂ ወንጀለኞች ናቸው ተብለው እነሱን ለመቅጣት እነሱ ላይ የተለያየ መጥፎ ነገር ለመፈጸም የሚያስችል ምንም አይነት መንገድ የለም ይላል አላህ። እነመ ሰቢሉ የመያዝ የመቅጣትና የተለያዩ እርምጃ የመውሰጃ መንገድማ አለ አለ ለዚነ የዝሊሙን ናስ በነዚያ ሰዎች ነው፣ በነዚያ ሰዎች ላይ ነው ያለው። መያዝ ካለባቸው እንዲያዙ፣ መቀጣት ካለባቸው እንዲቀጡ የሚገባው የቅጣትንና የመያዝ መንገዱ ክፍት የሆነ እማን ላይ ነው? አለ ለዚህ በነዚያ ሰዎች ላይ ነው። የዝሊሙነ ናሰ ሰውን የሚበድሉ ወይብሁነ ፊል አርድ ምድር ገጽ ላይ የሚፈልጉ ቢገይሪ ወይም ወይብሁነ ፊል አርድ ምድር ገጽ ላይ ወሰን የሚያልፉ ቢገይሪ ሐቅን ያለ አግባብ ማለት ነው። ወይተከበሩነ ፊል አርድ ተጀብረን ወፈሳዳ ቢልመዓሲ ወልኢዕትዳ አለናሲ ፊንፉሲ ወልአሟል ሰዎች ገንዘብ ላይ ሰዎች ስብዕና ላይ የተለያዩ ወሰኖችን እያለፉ ወንጀሎችን እየሰሩ በኃይልና በጉልበት ምድር ላይ ብልሹና ከባድ ነገርን እየፈጸሙ ያሉ ሰዎች መያዝ ካለባቸው መቀጣት ካለባቸው እነሱ ላይ የተለያየ እርምጃ መውሰድ ካስፈለገ እነዚህ ሰዎች ላይ ነው መንገዱ ክፍት ነው የሚባለው። ተበድለው በተመሳሳይ መልኩ አጸፋዊ ምላሽ የሰጡ ሰዎች መቼም ቢሆን እንደ ወንጀለኛ ሊያዙና እነሱን አሳዶ ለመቅጣት የሚያስችል ምንም ነገር የለም ይላል። ኡላኢካ አለ እነዚኞቹ ሰው ላይ ግፍ የሚፈጽሙ ሰውን የሚበድሉ ሰዎች ከሆኑ ለሁም ለነሱ አላቸው አዛቡን አሊይም አሳማሚ ቅጣት ቂያማ ቀን ይጠብቃቸዋል ይላል። ስለዚህ ወገኖች ሰውን መበደል፣ ሰው ላይ ግፍ መፈጸም፣ ይሄ ግፍ ይሄ በደል የምትሉት ነገር የሆነ በመሳሪያ ሰው መግደል፣ አስሮ መግረር፣ ኦር ደግሞ በህብረት አንድን ሰው መጨፍጨፍ አይደለም። ዙልም በጣም ዘርፈ ብዙ ነው። ዙልም ሰውን መስደብ ዙልም ነው። የሰውን ገንዘብ መንካት ዙልም ነው። ሰራተኛን ቤት ውስጥ ማንገላታት ዙልም ነው። ሚስትን ባልን መበደል በምላስም በተግባርም ሰው ላይ የተለያየ ጸያፍ ነገር መፈጸም ዙልም ነው። ልጆችን ያለ አግባብ መቅጣት ዙልም ነው። እናቶችን ሀቃቸውን መንፈቅ ዙልም ነው። ግልጽ ነው። ስለዚህ እንደዚህ አይነት ግፍ የሚፈጽሙ ሰው ላይ በደልን የሚሰሩ ሰዎች ኡላኢከ ለሁም ዐዛቡን አሊም እነዚያ ባህሪያቶች እነሱ ላይ የሚስተዋልባቸው ሰዎች ለሁም ዐዛቡን አሊም ለነሱ አሳማሚና ከበድ ያለ ቅጣት ይጠብቃቸዋል ይላል። ወለመን ሰበር የታገሰ ሰው ወገፈር ይቅር ያለ ሰው ሲበደል ግፍ ሲፈጸምበት ታግሶ ችሎ ሶብሮ የተገኘ በዳዮችንም ይቅር ማለት የቻለ ኢነ ዛሊከ አላህ ይህም አኮ ለሚን ዐዝሚል ኡሙር ከቆራጥነት ነገሮች መካከል የሚመደብ ነው። ተበድላችሁ ግፍ ተፈጽሞባችሁ የበቀል እርምጃ ከመውሰድ ይልቅ ይቅር ማለት ለሚን ዐዝሚል ኡሙር ነው። አንድን ግለሰብ ቆራጥ ነው ከሚያስብሉ የቆራጥነት መገለጫ ባህሪያቶች መካከል አንዱ ተበድሎ ይቅር ማለት መቻል ነው ይላል። ዛሬ ያጣነው ከባድ ኳሊቲ ማለት ነው። እንኳን ተበድለን አይደለም በድለን ይቅርታ ለመጠየቅ የሚችል ልብ አጥተናል። በድለን አጥፍተን ዛሬ አይታችኋል፣ ባሎች ሚስቶቻቸውን ይበድላሉ። አጥፍቻለሁ ይቅር በይኝ የሚል ልብ የለም። ባሎች በሚስቶቻቸው ይበድላሉ፣ ሚስቶችም አጥፍቻለሁ ይቅር በልኝ የሚል ልብ አጥተዋል። ሰው እንኳን አጥፍታችሁ ይቅር ተመጠየቅ እኮ አይደለም አላህ እያለ ያለው ተበድላችሁ ይቅር ብላችሁ ሷቢር ሆናችሁ መገኘት የሚገርም የስነ ምግባር ምንድን ነው አለ ልቀት ነው። በቃ እንዲህ አይነት ባህሪ ያላቸው ሰዎች ሀቂቃ ቆራጦች፣ የአምላክን ህግና ስርዓት መጠበቅ ረገድ አንቱ የሚባሉ ናቸው ለምን አዝሚል ኡሙር ነው ከቁራጥነት መገለጫ አንዱ ባህሪ ተበድሎ ታግሶ ይቅር ማለት መቻለ ይለናል እስቲ ወደ የቤታችሁ ደግሞ መለስ ብላችሁ ይዩት እኛ ተበድለን ከሩብ ውስጥ አንድ ሰው ግፍ ፈጽሞብን አስቀይሞን ገንዘባችን ወስዶ ክብራችን ነክቶ ታግሰን ችለን ይቅር ማለት እንችላለን ከቻለን አላህ ምን ይያለን ነው እነ ዛሊካ ለምን አዝሚል ኡሙር እኔ ዘንድ ቁራጥነትን ከመገልጽባቸው ነገሮች መካከል አንዱ ይሄ ነውና እሰየው እንኳን ለዚህ በቃችሁ ነው ቢለው አላህ ومن يضلل الله الله كما سمر يمياسطاو سو يمياطمو سو فما له لسو يلو من ولي من بعده كالله بهالا وابي تنكباكابنا لشجر غزي الله له يميلو ولي يلوم لياغزو لينكباكبو عايزو يلو يميچل وداج ردا تنكباكابي اكل كالله بهالا ምንም የለውም ስለዚህ እህቶች ወንድሞች አላሁ ጀለ ወዓላ ማንነታችንን በደንብ ከተረዳ ካወቀ በኋላ ከመስመር ያስወጣናል ወይም ደግሞ ለጥመት ይዳርገናል አላህ በዚህ መልኩ እኛን አደጋ ላይ ከጣለን በኋላ አንድም ዘመድ ወዳጅ ረዳት ከዚህ ችግርና መከራ الله كطالم بوحالا لياوطان يمشي عند ما قال لهم ስለዚህ እህቶች ውስጣችን ቆሸሹ ስነምግባራችን ተበላሽቱ الله ከመስመር ውጪ ካደረገን በኋላ ረዳት ማግኘት ድላችን ጠባብ ስለሆነ እዛር ክላይ ለመድረስ መታገል ነው ለምሳሌ ዛሬ ዲላ አለሽ አንተም ዲላ አለ አላህ ተስፋ አድርጎባችሁ ሙእሚኖችም ተስፋ አድርገውባችሁ ሳለ እናንተ ግን መስመር ትለቃላችሁ እኛ ግን ከነበረን ጥሩ እስላማዊ እንቅስቃሴና ጥንካሬ ውጭ እንወጣለን ያን ጊዜ አላህ አይ በገዛጃችሁማ የጥመቱን ጎዳና መጀመር እዛህይቱስ ምግባ ከፈለጋችሁ ተፈደሉ ብሎ አላህ ጥመት መንገድ ላይ ይጥለናል ያን ጊዜ እጅግ በጣም አደገኛ ታሪካዊ ስተት ነው ይፈጸመው አላህም በዛው በገዛጃችን መርጠን የጥመቱን ዓለም ስለገባን ስለተቀላቀለን አላህም ጀለው አለይ ተወላል ያን ጊዜ ምንም አይነት ረዳትና ተንከባካቢ እንደማናገኝ ሊገባል ወተረዋሊሚን አላህ ግፈኛና በደለኞችን ታያቸዋለህ አለ ለማራአው العذاب ቀጣቱን በተመለከቱ ጊዜ يقولون انديش سيلو تاچو አለ حال ይኖር ይሆን الى مردين ودممለس من سبيل መንገድ ይኖርናል ወይ እናገኛለን ወይ ዱንያ ላይ ግፈጽመን ያላህን ህግና ስርዓት አናከብርም አንቀበልም ብለን ይሄው አላህ ይትቀርብ ጉዳዩ ለካ ሲሪየስ ነበር ፌዝና ላቅጣ ማይገባው እጅ ከባድ መለኮታ ቁም ነገር ነው ለካ ወይኔ ዋጉዳችን ምን አለ ዛሬ እንደው ከዚህ ከገጠመን ችግርና መከራ ማምለጭ እታችኋል ቁሰው አንድ ከባድ ወንጀል ሰርቶ እናገሩ እንጂ ለመለስ የሚያስችል እንደው ክፍተት መንገድ አለ እንዴ አረ መላፈጠሩልን ከማለታችሁ በፊት እዚሁ ዱንያ ላይ ራስን ገምግሙ ወደ ተሻለ እርከን አሸጋግሩ ጥሩ ሱብእና መላበስ ነው ከኔም ከእናንተ የሚጠበቀው ማሾፍና መቀለድ መጨረሻው አደገኛ ነው ወተራሁም አላህ ተመለከታችኋለህ ይላል يعرضون عليها السؤال اي سيقربوا تملكتاتوا الله امنوا علي اساتيتوا علي غيف ميفصموا سوج بدل ميفصموا سوج ነገ ቂያማ ቀን እሳት ላይ ይቀርባሉ። እሳት ላይ አግብተው ያስቀምጧቸዋል። ወይም ደግሞ ወደ ጀሃነም እሳት ለመግባት ሂዱ ይባሉና ቀረብ ይሏታል። ያን ጊዜ ካሽዒ ልባቸው የፈራ የተርበተበተ ይሆናል። ቢነዙል ከውርደታቸው የተነሳ ልቦቻቸው በሽብርና በፍርሃት ይናጣል። የንዙሩን ከመሸበራቸው ከመጨነቃቸው የተነሳ የንዙሩን ይመለከታሉ። ምን ጠርፊን በአይናቸው ጫፍ ኸፊይን ሸሸግ ባለመልኩ ምን ጠርፊን ኸፊ ይመለከታሉ። አላላ يسارقون النظر خوفا منها وفزعا كما ينظر من قدم لقتي بالسيف عند سو بسيف ليجدل يسرع وجل يمياسجدل هدو ود قطاتو بوتا سيهد ود تزغاجلت لمثالي با علنغا كهنا تغرفو يقطات رمجامي وسدبت علنغوان بقوريت زور ليالا ياتا بسيف كون يقطات رمجامي وسدبت سيفوان سرق يادرغا ከድንጋጡ የተነሳ ወደ ሰይፉ ይመለከታል። የንዙሩን ይመለከታሉ ምን ጠርፊን በእይታ ኸፊይን ሸሸግ ባለ በሚስጥር አይናቸውን ሰረቅ አድርገው ይመለከታሉ አለ። ስለዚህ የንዙሩነ ቢጠርፊ ዛቢ ዘሊል ካል ፈታዳ ይሳሪቁን ነበር ሚሽድት ልኸውፍ ቂያማ ቀን ግፍ ፈጽመው አምላካቸው የዘረጋውን መስመር እምቢ ብለው ከሄዱ በኋላ ከሄዱ በኋላ አላህ ፍሲቀርቡ ቁጣት አለ። ስለዚህ ያ ቁጣት እንዳይሰፍርባቸው የንዙሩን ምንጠርፊን ኸፊ አይናቸውን ሸሸግ አድርገው ባንዲት አይናቸው ጫፍና ጥግ በፍርሃት ተሞልተው ይመለከታሉ። አርዱል ማህሸር ላይ ወንጀል ሰርቶ አርዱል ማህሸር ላይ አመጽ መርጦ አርዱል ማህሸር ላይ አላህ ህግና ስርዓትን ጥሶ አላህ ፊት መቆም በጣም አደገኛና የሚያስፈራ ነገር ነው። ስለዚህ ያን ጊዜ በጭንቀት ተወጥረን የምንቀጣባቸው ነገሮች በቆሪጥ መመልከት አዋጭ አይደለም። ስለዚህ ከዛ ጸጸትና መከራ ለመውጣት ምን ያስፈልጋል? አላህ ጀለ ወዓላ ዛሬ ያስቀመጠውን ህግና ስርዓት መከተል አዋጭ ነው። وقال الذين آمنوا ለዛ ያመኑ ሰዎችማ እንዲህ አሉ ان الخاسرين ከሳሪዎችማ ከሳሪዎችኩ الذين خسروا እነዛ የከሰሩት ናቸው አንፉሰሁም ወአህሊሂም ነፍሳቸውን ራሳቸውንና ቤተሰቦቻቸውን የውመል ቂያመት የቂያማ ቀን የከሰሩ ናቸው ከባድ ኪሳራ ገጥሟቸዋል የሚባሉት ማለት ነው። ዛሬ ዱንያ ላይ የሆነ ጎል አስቀምጣችሁ ብትንቀሳቀሱ ላይሳካ ፊልያደር ልትከስሩ ልትጎዱ ትችላላችሁ። ግን የሚጠገን ነው ግን የሚስተካከል ነው። ነገር ግን ቂያማ ቀን ስራችሁ ዜሮ ሆኖ ስራችን ወደ ጀሃነም እሳት የሚጥል ሆኖ ወደ ጀሃነም እሳት የሚጥል ባዶ ስራ ይዘን አላህ ፊት ቀርበን ከዚህ በላይ ምን ኪሳራ? ራሳችንን ምን ከስራለን? እሳት ውስጥ ወርደዋል። ቤተሰቦቻችንም ሳናቀና ሳንረዳስ ሳናስተምር ዲን ሳናሲዝ ሄደናል። እነሱም እኛም ተያዘን ወደ ጀሃነም እሳት መውረድ ምንም አይነት በጎ ነገር ሳይዙ ኪሳራው እጅግ ከበደና ዘግናኝ ኪሳራ ነው። ዱንያ ላይ ያሉ ኪሳራዎች ሁሉ ያላችሁ ንብረት በአንድ ጊዜ ወድሞ ተቃጥሎ ዘጭ ብትሉ والله تبلسو قنا مالت اتشارع يكياما قم قد مكسر الجيب كبالنا يما يتقن كسانا ليلا ألا إلى الله أواج إن الظالمين قفن يتشكو في عذاب مكين قوامي بهنا يكتات ألموس يكمت عنه قطاته يما يقارد إزاز كان نسا أدرس يكتاتنا يسك آي ما آتمي فرار قبت ዓለም ውስጥ ናቸው ይላል። ማካን ለሁም ለነሱም የላቸው ይላል አላህ። ምን አውሊያአ ወዳጆች ከወዳጅ ሆነ የንሱሩ ለሁም የሚረዷቸው ከወዳጆች የሏቸው። ምን ዱንላህ ከአላህ ስር ከአላህ ሌላ አላህ ይስድባቸው ሊቀጣቸው ካሰበው ነገር ሊያስጥሏቸው የሚችሉ ሊረዷቸው የሚችሉ አውሊያዎች ወዳጆች ረዳቶች የላቸውም ነው የሚለው። ዛሬ ሰዎች ከአላህ ውጪ ጅብሪልን ገብርኤልን ያመልካሉ። ምን ነው ሲባሉ ይረዳናል፣ ሙስሊሙ ወልይ የተለያየ ስም ሰጥቶ ፍጡራንን ሲያመልክና ለፍጡር ሲያጎበድል ይታያል። ምን ነው ሲባሉ ቂያማ ቀን አላሁ ጀለ ወዓላ እኛ ላይ ከሚወስነው ቅጣት ተደራድረው ሊያግዙንና ሊረዱን ይችላሉ እና ምን ችግር አለው ይላሉ። አላህ ግን ማ ካነ ለሁም ምን አውሊያ የንሱሩ ለሁም ምን ዱንላ። አላህ እነሱ ላይ ሊወስድ ካሰቡ የቅጣት እርምጃ ስር ሊያስጥሏቸውና ሊረዷቸው የሚችሉ ወዳጅ ዘመድ የዛ ቀን በፍጹም አያገኝም ነው የሚለው። ወመን ዩድሊል ላሁ አላህ ከመስመር እንዲወጣ ያደረገው እሱ መስመሩን ጀምሮ አላህ በጥመቱ ዓለም እንዲጓዝ ያደረገው አካልማ ፈማ ለሁ ሚን ሰቢል ለሱ ከዛች ዘግናኝና አሰቃቂ ከሆነችው ከጀሃነም እሳት መውጫ መንገድ በፍጹም የለውም ይላል። በፍጹም የለውም ሁለት እኮ ነውስ። ዛሬ ሰው በሽርክ ተጨማልቆ በቢድዓ ተጨማልቆ በወንጀል ተጨማልቆ አላህ ፊት ሲቀር እዲ ከዛ አላሁ ጀለ ወዓላ ወደ ቅጣት ዓለም ሲከተው ይህን ግለሰብ ከዚህ ቅጣት ለማስጣል የሚሞክር ግለሰብም የለም፣ መንገዱ የለም፣ ተዘግቷል። እለቱ እንዲህ በቀላሉ የሚቀለድበት እለት አይደለም ነው የሚለው። ስለዚህ ምን እናድርግ ካላችሁ አላህ ምን አለ? እስተጂቡ ሊረቢኩም በቃ ለጌታችሁ እሺ ብላችሁ ታዛዥ ሆናችሁ ተቀመጠዋ። ሚን ቀብሊ ከበስተፊት አንየእትየ ከመምጣቱ በስተፊት የውሙን ቀን ላመረደ ለሁ መመለሻ ለሱ የሌለ መመለስ ለሱ የሌለ ሚንላህ ከአላህ ዘንድ እንዲመጣ ተወስኑበት ተወስኖበት ሲያበቃ ቅጣቱ ሲመጣ ይህን ቅጣት መመለስና ወደኋላ መቀልበስ የሚችል አካል ፍጹም የለም። ማለኩም ኧረ ከዛም ባሻገር ለእናንተ እኮ የላችሁም ሚን መልጀኢን መጠጊያና መሸሻ የላችሁም። የውመኢድን የዛን ጊዜ አላሁ ጀለ ወዓላ ቅጣቱን ሲያመጣው ቅያማን ሲከስተው ከአላሁ ጀለ ወዓላ የፍርድ ችሎት ከአላሁ ጀለ ወዓላ የቅጣት አለንጋ ማምለጥ የሚችል ማስጣል የሚችል ይህንን ነገር ሊመልስ የሚችል አንድም አካል የለም እኮ ነው የሚለው። ጉድ እኮ ነው። ዛሬ አለባችን ላይ ሰዎች የማይቀበሏቸው የግፍ የቅጣት ውሳኔዎች ሲተላለፉ ዓለም እየተንጫጫ ነው። ለምን ይሆናል? መቅረት አለበት ይመለስ እያለ ነው። አላሁ ጀለ ወዓላ ግን ቂያማ ቀን የቅጣት ማዕቱን ፍጡር ላይ ሲያወርድ ድምፁን አውጥቶ ይሄ ነገር ይመለስ በፍጹም መሆን የለበትም ብሎ ሊከላከል የሚችል አካል የለም። እሺ አካል ሲልም ሮጠን የምናመልጥበት የምንጠጋው የምንሸሸግበት ቦታ የለም ወይ? ይህን ጥያቄ እንኳን ካለ ማለኩም ሚን መልጀኢን የውመኢዝን አለ። የዛን ጊዜማ ከኔ ሸሽታችሁ ከኔ አምልጣችሁ መጠጊያና መሸሻ ከየት ልታመጡ አለ። ፈኢን አዕረዱ ማለኩም ሚን መልጀኢን የውመኢዝን ወማ ለኩም ሚን ነኪር አለ። وليس لكم منكر يمكن ما ينزل بكم من العذاب وليس لكم لنانت ملاتشه من نكير لنانت لاي يتوسلوا لقطاع ترمجات يميك أو ملاتش ما كان إلا مقنياتهم ألاتو يفتح كأنه ألاتو فطران ما يبدل بيت ونتنياك أنه ما لنانت لاي دم يوسلوا ورمجانا تككلا للم بلو ከማመኑ የተነሳ ለመቃወም የሚችል አንድ ማካን አታገኙም ነው የሚለው። ስለማታገኙ ከወዲሁ የዛ ቀን ተጨባጭ ከገባችሁ ራሳችሁን አይታችሁ የተሻለ ነገር ለመስራት ብታስቡና ብትዘጋጁ ሳይሻል አይቀርም ይላል። ፈኢን አዕረዱ አለ አላህ። ይሄን ሁሉ እየተነገራቸው ፈኢን አዕረዱ ችላ ቢሉ እምቢ አንሰማም አንቀበልም ቢሉ ፈማ አርሰልናከ ያ ሙሐመድ አንተን አላክንህም አለይህም በእነሱ ላይ ሐፊዛ ጠባቂ የትገባችሁ የትወጣችሁ አመናችሁ አላመናችሁ በጎ ሰራችሁ ወር መጥፎ ሰራችሁ እያል እነሱ የምትጠባበቅና ጠዋት ማታ የምትከታተል አድረህ እንኳን አላክልህም። ኢን ዓለይከ አለ በአንተ ላይ የለብህም ኢለል በላ መልእክቱን ማድረስ እንጂ ሌላ ኃላፊነት አልሰጠውክም። ቢካሉ እየተነገራቸው እየተመከሩ እየተገሰጹ አንሰማም፣ ኢማን ይባል ነገር አንቀበልም፣ በጎ ነገር አንሰራም፣ መጥፎ ነገር ነው የሚሻለን ካሉ ለምን አባታችን ኢማን የማትቀበሉት ብለ ማስገደድ የምትችልበት አቅም የለህም፣ ይህንንም አልሰጠውክም ማለት። በተጨማሪ ካንተ የምጠብቀው መልእክቱን በአግባቡ ማድረስን ብቻ ነው። እምቢ ካልክ ግን በመበለግተ ሪሳለትሁ መልእክት አላደረስክምና አንተም የሚጠብቅህ ቁንጥጫ ይኖራል የሚላቸው። ይህን ያህል ካልን ሳይበቃ አይቀርም አይደል? ጉንፋን ይዞኝ እየተንገዳገድኩ ነው ያስቀባችሁ። ተረዳላችሁ ብዬ አስባለሁ። የሚቀጥለው ቀን ላይ ኢንሻአላህ እንጨርሰዋለን። የአንድ ቀን ቅርአት ነው የቀረው። ለምን ድረስ መጣን? ኦኬ በቃ አንድ ላይ ወይም አዕረዶ ከሚለው ጀምሮ ከ47 ጀምሮ እስከ መጨረሻው የሚቀጥለው ሳምንት እናያለን። ኢንሻአላህ እንጨርሰዋለን ብዬ አስባለሁ። ዛሬ በዚህ ቃል እንዲደገም የምትፈልጉት ቃል ሀሳብ ካለ እስኪ እጃችሁን እያወጣችሁ አንሱና እንይ ኢንሻአላህ። ጀዛኩሙላሁ ኸይር። ማይክ ፍሬ السلام عليكم ورحمة الله وبركاته. جزاك الله خير الجزاء أستاذ. مالك مايك مالك أي تبقى بالمستاذ يوم بيأس شكرا إشكال أربع عندنا وآية ولمن انتصر بعد ظلمه فأولئك مثل أولئك إنني بدأوا شناتشو ويش جدت قلنا صفوت ناتشو جزاك الله. ወለመን ኢንተሰረ እሺ ቃል በቃል ልድገመውና ሀሳቡን ልንገር። ወለመን ኢንተሰረ ኢንተሰረ ማለት ቀጥታ ቃሉ በአላህ ታግዞ ተመሳሳይ የአጸፋ እርምጃ የወሰደ ማለት ነው። በአማርኛችን ስናሳጥረው ወለመን ኢንተሰረ የተበቀለ ሰው ማለት ነው። ባዕደ ዙልሚሂ ግፍ ከተፈጸመበት በኋላ የበቀል እርምጃ የወሰደ ይሄን ነው። 41 ቁጥር ያክል ፈኡላኢካ አለ እነዚህ ሰዎች አለ ይሄ አይነት ባህሪ ያላቸው ሰዎች ተበድለው ወሰን ሳያልፉ በአግባቡ አጸፋዊ እርምጃ መውሰድ የሚችሉ ሰዎች ማዓለይሂም በእነሱ ላይ የለባቸው ምን ሰቢል ከመንገድ የለባቸውም። ከምን መንገድ? እነሱን ለመያዝ። ለምን አባታችሁ ነው የበቀል እርምጃ የምትወስዱት? ይሄን ግፍ ለምን ሰራችሁ ብሎ እነሱን ለመቅጣትና እነሱን ይዞ ለማስጨነቅ የሚያስችል ምንም አይነት ምን የለም፣ ምክንያት የለም፣ መንገድ የለም፣ ዝግ ነው። ለምን? ተበድለው እኮ ነው እነሱ አጸፋ የመለሱት። ተመቱ፣ መቱ፣ ተፈነከቱ፣ ፈነከቱ። ሰው እነሱን አጠቃቸው። ለተጠቁበት ጥቃት እስልምና ዝም ብላችሁ ተጎዱ የሚል ሃይማኖት አይደለምና ተመሳሳይ ቂሳስ፣ ተመሳሳይ እርምጃ እነሱ ወሰዱ። ስለዚህ እነሱን ወንጀለኞች ናችሁ ብሎ ለመያዝ እነሱን ለመቅጣት የሚያስችል ምንም አይነት ምክንያትና መንገድ የለምና ተቆጠቡ። ሰዎች ተበድለው በተመሳሳይ መልኩ አጸፋ እርምጃ ቢወስዱ ህጋዊ ነው፣ ተዋቸው ነው የሚለው። ባይሆን ወሰን ግን ማለፍ የለባቸውም ማለት ነው። ግልጽ ነኝ? መለስኩልክ? የለም። ኦኬ ኦኬ። ተበድለዎች የበደላቸው ልክ አጸፋዊ እርምጃ መውሰዳቸው በደል ተብሎ አይጠራም በእስልምና። ለምሳሌ እኔ አንተን ምን እልሃለሁ በስበስ ቅማላም ብዬ ሳደባለሁ። አንተም በስበስ አንተ ነሽ በስበስ ቅማላም አንተ ነህ ብትለኝ አንተ በዳይ አትባልም፣ አንተ ወንጀለኛ አትባልም። ለምን? አንተ ላይ በተፈጸመው የግፍ አይነት ተመሳሳዩን ስለሰጠ አንተ መላሽ ነው የምትባለው። ግለሰቡ ግን ወንጀሉን በመጀመሩ ይጠየቃል። አንተ መች ነው ግፈኛ፣ በደለኛ፣ ወንጀለኛ የምትባለው? ብስብስ ቅማላም ብሎ አንድ ሰው ይሳደብና አንተም ትላለህ ብስብስ ቅማላም፣ አህያ፣ ውሻ፣ ደደብ ብትል አህያ፣ ውሻ፣ ደደብ የሚለው አንተ ላይ ነው የሚመዘገበው። ለምን? አንተ ይህን ጊዜ ምን ሆነሃል? ሙዕተዲ ሆነሃል፣ ወሰን ተላላፊ፣ ከተፈቀደለት በላይ አጸፋዊ ምላሽ የሰጠ ወንጀለኛ አጥር ውስጥ ትገባለህ። ስለዚህ ግፈኛ፣ በደለኛ፣ ወንጀለኛ የምትባለው ከተሰራብህ ግፍ በላይ ስትፈጽም ነው ያዘለኝችል። ከዛ ውጪ መሰበሩ ግን እኔም ቁርአንም ይህን ያህል አጅር አለው ብሎ አያስቀምጥም። እነዚህ ሷቢሮችን በተመለከተ ቁርአን እነማ ዩወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ ይላል። እነዛ ሷቢሮች አጅራቸውን የሚሰጡት እማ ቢገይሪ ሒሳብ ማለት ያለ ሒሳብ ነው፣ ያለ ገደብ ነው፣ ግንብር አድርጌ ነው የምሰጣቸው ይላል። ስለዚህ አንድ ቀን አይደለም ሁል ጊዜ ይሄ ኳሊቲ ያለው ሰው ወላሂ ታደለ ምርጥ ባህሪ ነው። እየተበደልክ እየተገፋ ታግሶ ችሎ ዋጥ አድርጎ ማለት ያሰላም። ለዚህ ነው እኮ ዛሬ በተማርነው ትምህርት ላይ አላህ ምን ያለው? እነ ዛሊከ ለሚን ዐዝሚል ኡሙር ነዋል። ይሄማ እጅግ ቆራጥ ከሚያሰኙ ነገሮች አንዱ ነው ሳቢር መሆን። ወማ ዩለቃሃ ኢለ ለዚነ ሰበሩ እኮ ነው ያለው። ተበድሎ ለሰው በጎ መዋል፣ ተበድሎ ታግሶ ችሎ ማለፍ እጅግ ድንቅ ኳሊቲ ነው፣ የጀነት ሰው ባህሪ ማለት ነው። ስለዚህ አጅሩ ይሄን ያህል ነው ባልልህም ወረታው ግን የትየለሌ ነው። በአጭሩ ጀና ነው ወረታው። ምክንያቱም ቁርአን ምን ስላለ? እነማ ዩወፋ ሷቢሩነ አጅረሁም ቢገይሪ ሒሳብ ስላለ። ስለዚህ ከመበቀል አጸፋዊ ምላሽ ከመስጠት መቆጠብ ስብሮ ከአላህ አጅርን አስቦ ከሆነ አጂብ የሚያሰኝ ወረታ ያስገኛል። አላህ ይወፍቃል። መለስኩልህ? እሺ፣ ቲርስ ቶሎ ቶሎ በሉ። ራሴንም እያመቸኝ ነው። ቶሎ ቶሎ በሉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድምፅ ደርሷል? አለይኩም ሰላም ወረህመቱላህ። አዎ ኡስታዝ፣ ሶሪ፣ ገደብ አለው? ገደቡ እንዴት ነው? ገደብ አለው አይደለ? ሰብር፣ ይሄን ለማወቅ ፈልጌ ነው። የምን ገደብ? የሰብር። ሰብር እኮ የሰብር ገደብ። ምን አይነት ገደብ? ከዚህ በላይ አትሰብሩ ምናምን የሚባል ኖ? ያው ለምሳሌ ማለት ነው፣ አሁን አንድ ሰው ሲበድል አጸፋውን መውሰድ እየተቻለ መተው ያው አጅር ያስገኛል። ግን አንዳንድ ደግሞ ማን ነው በዳዩ ማን ነው አለማረም በኃይል ተመልሶ እራሱ ወንጀለኛ የሚሆንበት እንትን ይፈጠራል ብዬ ስለማስብ ነው። ሰው ዝም ብሎ የሚበድላለት ያ ሰው ኦኬ ማለት ሰብር ገደብ አለው አትበለኝ። እኛ ለሰብር ገደብ ያስቀመጠ ዲን የለንም። ግን ለምሳሌ አንዳንድ ጊዜ አንዳንድ ሰዎች ስትታገስ ስትሶብር ይደነግጡና ከበደላቸው ቀጥላሉ። ሌላው ደግሞ ዝም ስትለ የሚብስበት ሰው አለ። ለሰብሩ ሳይሆን ገደብ የምናበጅለት እንዲህ አይነት ባህሪ ያላቸውን ሰዎች ከማረማን ግን ትዕግስቱን ትተን ወደ በቀል እርምጃ ልንሄድ እንችላለን። ይሄን ጊዜ ግን ለሰብሩ ገደብ አበጀንለት አንልም። አገኘኸኝ? አዎ አዎ አዎ። ጀዛከላህ ኸይር። አገኘኸኝ? ለምሳሌ ሚስትህ እሺ፣ ካገኘኸኝ ሹክራን ለክ። ለሰብር ገደብ አላቅለትም ማለት ነው። እሺ፣ ይቅርታ፣ እቺ አሁን ያንተን ቋንቋ ማለት ነው። ያንተን ቋንቋ በርካቶች ተጠቀሙታል እንዴ? እስከ መቼ ነው ሰብረው? እስከ መቼ ነው መታገሰው? ሰብር ገደብ የለውም እንዴ? ምናምን ይያሉ ቋንቋን በጣም ተጠቀሙታል። እኔ እነሱ ይፈልጉና ለሰብር ገደብ እኮ አለው ምናምን ብለው እንገሩን። ስለዚህ እኔ ለሰብር ሸሪዓው ውስጥ ገደብ አላቅም፣ ግን ስትታገሰው ማይታረም ሰው ካለ ለሰብሩ ሳይሆን ገደብ ምናበጀው ያን ግለሰብ ከማረም አንግል አጽፋው ምጃን ይወስዳለን። ተው ቁም ተቆጠብ ብለን ግለሰቡን ከጀመረው የጥፋት ምጃ እናስቆማለን። ለሰብሩ ገደብ አላበጀንም፣ ግለሰቡን ግን ከግፉ እንዲቆም ቁርአን እስላም በሰጠን መብት ያን ግለሰብ የማስቆም ስራ እንሰራለን። እሺ ዲዋይ አሚና السلام عليكم ورحمة الله. جزاك الله خير أستاذ. ربنا يشفيك. أنا كدرس ساون إن شاء الله. عندي عندك أنا اسم كنت صافي لجستي برايفت متى من بني بالتليفون على سرام مثلا. كتلاقي سوول له هذا من.